ሊለን የሚችለው እኛ ነን። ለሀገራችን ለኛ የሚሆነውን መፍትሄ መፈለግ ያለብን እኛ ነን። መቆም ያለብን እኛ ነን። መጠየቅ ያለብን እኛ ነን። መፍትሄ መስጠት ያለብን እኛ ነን። መነጋገር ያለብን። ስለዚህ ችግራችንን መነጋገር ማለት ፖለቲካ ሊሆን አይችልም። ችግር አለ። ችግሩን ምን አመጣው? ለዛስ መፍትሄው ምንድን ነው? ይሄ የሁላችንም አነጋጋሪና መፍትሄ መስጫ ነው። እንደ አለም ደቻሳ በተለያዩ አረብ ሀገሮች የሚጠቁ በአብዛኛው ሴት እህቶቻችን አሉ። ስለዚህ እነሱን ነው ማሰብ ያለብን። እያንዳንዳችን ከሰው ነው። እናቴ ለኔ ብላ ወጣ እኔን ለማስተማር ብላ የምትሰቃይ እናት አለች። ልጆቿን ለማስተማር ስትል እህቶች አሉ፣ ወንድም እህቶቻቸውን እናት ቤተሰቦቻቸውን ለማስተዳደር በስደት ላይ በስቃይ ላይ ያሉ። መናገር የሚችሉ ይናገራሉ፣ መናገር የማይችሉት ግን እንደ አለም ደቻሳ መጨረሻ በራሳቸው ህይወት ላይ ውሳኔ የሚሰጡ። ስለዚህ በአለም ደቻሳ በኩል የደረሰው ለምሳሌ ከቤታቸው በፎቅ ወርውረው ገለው ራሷን ገደለች። ህጉ ምኑ በዛው በሚኖሩት ለራሳቸው ህዝብ ነው የሚተዳደረው። ስለዚህ ይሄ ሁሉ ጥያቄ ልናነሳው ይገባል። በተለይ ከሱዳን ሊቢያ ወይም ደግሞ በሌሎች አገሮች ተሻግረን ወደ ኢሮፓ አካባቢ የመጣን ሰዎች ፍርድ ምን አይነት የተዛባ እንደሆነ አይተነዋል። ምንም እንኳን መናገር ባንችልም እዚህ መጽሐፉም ላይ እንዳለው አረብ የሚለውን ነገር ማለት ነው። ይሄ የዘር መከፋፈልን ወይም ደግሞ ጥቁርን ከነጭ ነጭን ከጥቁር የመለየት ሁኔታ ሳይሆን ግፍን የመናገር ሁኔታ ነው። አመዛዝኖ እሱ እኛንም እንደ ሰው ያለመቁጠሩ እነዛ ሁኔታዎች አንዳንድ ጊዜ አንዳንድ ሁኔታዎችን እንድንናገር ወይም እንድናደርግ ያደርጉናል። ስለዚህ በአለም ደቻሳ በኩል የደረሰውን ሁኔታ ሁላችንም የምናውቅ ይመስለናል እና በዚህ ዙሪያ አስተያየት መስጠት ለምትፈልጉ 0649175 ላይ እንገናኛለን። በዚህ እንግዲህ አብራችሁን በቴዲ ዘፈን እንድትቆዩ እንጋብዛለን። እንግዶቻችንን በመስመር ላይ እንዳገኘናቸው ሁሉንም ይዘን በየተራ እንቀርባለን ብለን እናስባለን። አብራችሁን ቆዩ። ወደ ሀገር ቤት አቤት አቤት ወደ ሀገር ቤት አንድ ላይ ወደ ሀገር ቤት ወደ ሀገር ቤት ወዴት ወዴት ወዴት ወዴት ሰውና ንዴት ወዴት እናመሰግናለን። ለምነን አቤት ብለን ብንበላና ብንሰራ ይሻለና ጠፍተን ማለት አጋጣሚ መሞት አለ መሞት አለ። አንድ ሴት ልጅ ጥፊት ለናለች። እኔ ብዙ ተቃወማለሁ መጫወቻ ውስጥ ምናምን ይጥፉ ነው የሚሉን። ሌሽ አይረዳቸውም። ለምን ይጠፋሉ? አይረዳቸውም፣ አያያቸውም። ያቺ ልጅ ብር ይዛ መጥፋት አለበት፣ የቤት ክራይ አለበት፣ በምን ትበላለች? ስሊፕ በልገስ ደም ይሰጣት አለ የለም። ከሀገራ የባሰ ኑሮ ነው እዚህ ሀገር የምትኖረው። እሺ መጥፋት የለባትም ነው የምለው። በተቻለ መጠን መርዳት ይሻላል። ሌላው ደግሞ አንድ ጥያቄ የምጠይቀው እዚህ ሀገር ሆነን አጋጣሚ አንድ እንሞታለን፣ ይሞታሉ ልጆች አሉ እዚህ ብዙ የሚቀበሩ ሬሳ አለ። ለምን ይቀበራል? የኢትዮጵያ ዜጋ ኢማራት ውስጥ ለምን ይቀበራል? የሀገሩ መንግስት ለምንድን ነው ማያየው ማይጠይቀው ሬሳችን የሰው ሀገር ውስጥ ለምን ይቀበራል? ክርስቲያንም ይሁን ሙስሊም ይሁን ይህንን ነገር እንቅልፍን ከልክሎኛል። ስሰግድ አንድ ቀን ትክክለኛ ሰላሳ ሰግጄ አላቅም። ወላሂ ላዚም አላህ ነው የሚያውቀው። ማልቀስ ስራዬ። ሬሳችን እዚህ ሀገር መቀበር የለበትም። ችግርም አጥፍታ ሰውን ገላ ይሆናል። የሀገሩ መንግስት ተከራክሮ ቅጣቱንም ከቤተሰባኛውን ከህዝባኛውን መክፈልና ተገደለች። ባለፈ ሴት መዳማ ገላ ጠፍታለች፣ ተገደለች። ሳርጃ ትገደል፣ ሬሳዋ የተሄደ ጥያቄ ያለው አይነት ሴትዮና ሰውዬ በኢንተርኔት ነው ያነበቡልኝ የነገሩኝ። እስር ቤት ነው አሉኝ። ሰሞኑ ከረመዳን በተያዘ በሁለት ቀን ነው በሶስት ቀን ገደላት። እስር ቤት ሬሳዋ የት ሄደ? ሌላም እዚህ መኪና ተገጭተው የሚሞቱ ልጆች አሉ። የኢትዮጵያ ባንዲራ የት ሄደ ነው ብለው እኔ የመጨረሻ መሮኛል መሮኛል። አድማጮቻችን እንግዲህ ያዳመጣችሁት ኢሳት ከዘገባቸው በዛው በሊባኖስ አካባቢ ካሉ እህቶች አንዷ የሆነችው ያለውን ነው እንግዲህ የተናገረችው። ይሄ ጩኸት ሁሉ ጊዜም ነው የሚጮኸው። ምናልባት እቺ እህት ሁሉንም ወክላ ነው የተናገረችው። በጣም ብዙ እህቶቻችን በሊባኖስ ውስጥ አሁንም ቢሆን በሚሰሩበት ቦታ ሳይወጡ ሳይገቡ እንደ እስረኛ ሆነው የሚኖሩ እህቶች አሉ። እርግጥ የተለያዩ ሁኔታዎች ፈቅዶላቸው በዚህ አጋጣሚ ጩኸታቸውን የሚያሰሙ ወይም ደግሞ ወጥተው በዛ አጋጣሚ ወደ ሌላ አገር የሚሸጋገሩ ሊኖሩ ይችላሉ። ግን አብዛኞቹ በሊቢያ ውስጥ እንደ እስረኛ ሆነው መንቀሳቀስ ሳይችሉ የሚኖሩና የሚሰቃዩ እንዳሉ ነው እንግዲህ ጉዞን ከኢትዮጵያ ወደ ሱዳን ከሱዳን እንደዚህ ይያልን በመንጓዝበት ጊዜ አብዛኞቹ ወገኖች እንዴት አድርገው እንደሚወጡ እናቃለን። ግማሾቹ ገንዘብ ከሰው ተበድረው ይሆናል ወይም ቤተሰቦቻቸው ከዛ ከዚህ አድርገው ወይም ቤታቸውንም ሸጠው ይላኩና ልጃቸው ከዚህ ዓለም የተለየባቸውንም በዚሁ ከሊባኖስ ከሊቢያ ከመጡ ወገኖች ያዳመጥኩትም አለና በተለያየ መልኩ በዚህ የወጡ እጃቸው ላይ ምንም ነገር ሳይኖር ወደ አገር መመለሱን እንደ መሸነፍ ወይም ደግሞ እንደ በታችነት በመቁጠርም በዛው በሚሰቃዩበት ቦታ ላይ ያንን ስቃይ ተቀብለው የሚኖሩ አሉ። በተለይ በሴቶች ላይ ምንም እንኳን በወንዶች አልደረሰም ብለን ባንልም በዚህ ቤልጂካሊ በጻፉት ጽሁፋቸው ላይም በወንዶችም ላይ ያንን የመሰለ አሰቃቂ ነገር እንደሚፈጸም ግን በአብዛኛው በሴት እህቶቻችን ላይ ስራው ብቻ ሳይሆን ሌላውንም የራሳቸውን ገላና ገመና እንደፈለጉና እንደ ራሳቸው አድርገው የሚጠቀሙባቸውና ለልፋት የሚበቁ እህቶቻችንም አሉ። ቤት ይቁጠራቸው። ስለዚህ ታላቅ ሰላማዊ ሰልፍ ነው የምናደርገው የተፈቀደልንና ጩኸታችንን ማሰማት የሁላችንም ግዴታ ይሆናል። የተወሰነን ሰዎች ብቻ ሄደን አይደለም። አለም ደቻሳን ወይም ደግሞ አለም ደቻሳን መሰሎችን ለማነጋገር የምንችለው። ስለዚህ እስቲ መስመር ላይ ከተሳካልን ከሊባኖስ የሚገኙ እህቶችን መስመር ላይ ለማገናኘት እንሞክራለን። አብራችሁን እንድትቆዩ እንጋብዛችኋለን። ሄሎ ይሰማል? ይሰማሻል? ሄሎ ሄሎ ይሰማሻል ወይ? ሩቅ ነው ድምጽሽ። አሁንስ እንዴት ነው? በጣም ይስማል? ያ አላስማኝም። እኛ ግን በጣም ይስማናል ያንቺ ድምጽ። አሁን በጣም ይስማሻል? የናንተ ግን አይስማኝም። እስቲ አሁን ሞክሪ ለመስማት። እኛ በደንብ ነው ምንሰማ ያለ ነውና ማልበል ሊባኖስ ውስጥ ነው ያለሽው። እስቲ የምትችዩን ያህል በሊባኖስ በኩል ያለውን ችግርና ሁኔታ ማስረዳት ብትጪ። ሄሎ ይስማሻል? አቤት። እኛን ሰማሻለን በደም። እሺ እሺ። እስቲ እዛ አሁን አንቺ የት አካባቢ እንዳለሽ ስምሽን መናገር እንኳን ባያስፈልግም የት እንደሆንሽ። ሊባኖስ ውስጥ ነው ያው፣ ከሊባኖስ ነው እንግዲህ የደወልነውና እስቲ እንዴት አይነት ኑሮ እንደምትኖሩ በአጠቃላይ የምታቂውን ብታስረጅን ለአድማጮቻችንና ለሚከታተሉ እስቲ ያለውን ሁኔታ ባጭሩ አስረጅን። ያኔ እኔ ከማዳም ቤት ወጥቼ ነው የምኖረው። እሺ እንሰማሻለን። የወጣሁበት ምክንያት ያኔ ነፃነት ስለሌለኝ ያኔ ያው መሰናክል፣ ለምሳሌ አብረን ከማዳም ጋር ይሄድን የሀገራችንን ዜጎች ማናገር እንደማንችል፣ ተሰሚነት በአጠቃላይ ተሰሚነት የለንም። እኔ ከደረሰብኝ አንጻር ራሱ ምነግርሽ ቢኖር ማዳም ቤት እየሰራሁኝ የሰማሽ ነው? አዎ ሰማሻለሁ። እኛ በደንብ ነው የምንሰማሽ ግልጽ በሆነ መልኩ። ኮንትራክት ማዳም ቤት ኮንትራክት እየሰራሁኝ አንድ አመት ከስድስት ወር እንደሰራሁላት $2,000 እና ወርቅ ሰርቀሽኛል ብላ ፖሊሶች ይዛ መታ ሲዛኝ ወስዳኝ አስር እስር ቤት እንዳሰቃየችኝ። ስንት ጊዜ ታሰርሽ? እንዳልሰራሁ ራሴ ስንት ጊዜ እስር ላይ አቆየሽ? በዛውም ያለው አንድ ወር። እሺ ሁለት ቦታ ያኔ ገና እንደያዙኝ አንድ ቦታ ማሳረፍ ያስቀምጡናል፣ ያለ ምግብ ያለ ምን። እንደገና የሆነ ቦታ ሁለት ቀን አደርኩኝ፣ ያለ ምግብ ያለ ውሃ ምንም ነገር አታመጣልኝም። ያኔ የወሰደችኝ ሴትዬ ማለት ነው። እንዳልሰረኩ እኔ ባስረዳቸው ምንም ያ እኔ ለሰራተኛ እስከመጣ ድረስ የዚህ ሀገር ዜጎች የራሳቸውን ዜጎች ነው የሚያምኑት እንጂ እኛን በፍጹም አያምኑንም። ብናለቅስ በእግዚአብሔር ብንምል በምን ብንምል ምንም አይነት ተሰሚነት የለሽም። ከፈለጉም ይመቱሻል። ያለን አንጻር ከላ ዝም ብለን የሚመጣውን ተቀብለው ወደ ሀገራችን መሳፈር ነው። አሁን ለምሳሌ አንቺ እንደዚህ ሰርቀሻል ተብሎ በሚያዝበት ጊዜ ወደ ፍርድ ስትቀርቢ ወይም ደግሞ ፖሊስ ጣቢያ ስትቀርቢ በአንቺ ወገን ሆኖ የሚከራከር ማስቆም ይቻላል ወይ? እንደ ጠበቃ አይነት ማለት ነው። አሁን ለምሳሌ እንትን አለን፣ ኤጀንሲ አለን እዚህ ሀገር። ራሷ ኤጀንሲ ይገልጻል። የዛን ጊዜ ደግሞ እድል ሆኖ ኤጀንሲ የኛ ተከራካሪ ተብሎ እዚህ ያሉት ማለት ነው አጠገቤ ነበረች ብሎ ሆነች ልጅ ቆማላት ማለት ነው። እና ሁሉን ነገር እየሰማች ነው። ግን ያኔ አሁን ለምሳሌ ለኢትዮጵያ ሕዝብ እስከ ቆመች ድረስ ገብታ መናገር አትችልም? ትችላለች፣ ግን አልተናገረችም። መጀመሪያ ስላልሰማች አይደለም አመሰና መጀመሪያ ምናምን የምታውቀው ነገር የለም። እኔ ልክ ማዳም እና ሚስተር መጥተው ማለት ነው ታስሬ ፖሊሶች ፊት ቀርቤ ማለት ነው ይጠይቀኛል፣ አንቺ እንዴት ሰረቅሻት? የታረክሹ ብሩን ወርቁንስ ለማን ሰጠሽ? ምናምን ይለኛል። እኔ እግዚአብሔርን አላየው ማርያምን ብምልለት ምን ብል ልጆች እያሉ ነው የምሰራው፣ ሚስተር እያለ ነው የምሰራው፣ እንዴት ብዬ ነው ይሰርቃለሁ? ይህንን ነገር ማንም ባይኖር ኦኬ ሰርቀሻል ትለኛል፣ ግን እኔ ቤት ውስጥ ሚስተር ልጆቿም እያሉ እንዴት ብዬ ነው የምሰርቃት? እና በሰርቀሻል ካልተናገርሽ እንዶ ምስርሽ ይጸናል። ትራብሎስ የሚባል እስር ቤት አለ፣ በጣም የሚያስጠላ እስር ቤት፣ እዛ እናወርድሻለን ሁላ አለኝ። እያለቀስኩ ለመንኩት። ሴትዮዋም ሚስተር እና ማዳም ማለት ነው ቁጭ ብሎ ዝም ብሎ ያውኛል። እቺ የእኛ ተከራካሪ ተብዬውም ቆማ እየሰማች ነው። ምንድነው ችግርሽ ብላ እንኳን አላለችኝም። ያኔ አንቺ ለህዝብ ተከራካሪ ከሆንሽ ምንም ይደርስብሽ ነገር የለም። የሆነ ቃል እንኳን ብትናገር አይደለም እንዴ? አዎ እየሰማሁሽ ነው። ግን ምንም ነገር አልተናገረችም። እሷ ትርጉም የለሽ ነው የእኛ እዚህ ቁንስል መቀመጥ ትርጉም የለውም። ወኔ ሶኬ እኔ ወጤናዬ ታስሬ ነው ግፋቢላ እንደው 6 ወርም ሆነ 1 ወርም 2 ወርም ብታሰረው ዳገር ይገባለሁ። ስንት ችግረኞች አሉ። ደውለን ብንነግራቸው ምንም አይነት መልስ እንሰጥስ ማርፋችሁ ስሩ ታገሱ ኡዱ ጣባያችሁን አታምሩ ሚሏችሁን ሽበሉ እናርደሻለንም ቢሉኝ ይሽልል ነው ማለት ነው። በነገራችን ላይ ወጥተን ምን ሰራው በሙሉ ደስተኛ ሆነን አይደለም አመልጠናው ከኮንትራክት ምን ተጠፋው ከሚደርስብን ችግር አንጻር እና እንጠፋለን ያለወረቀት እንሰራለን። እኔ አንድ ወደ ኋላ ለመልስሽና አንቺ ከሀገራችን ስትመጪ በኮንትራክት መሰረት ነው የመጣሽው ወይስ አላ በኮንትራክት በኮንትራክት በብዛት ያለወረቀት የሚመጣ የለም በነገራችን ላይ ሁሉም ወረቀት ነው የሚመጣው። ግን አንድ ጊዜ ወደ ኋላ ለመልስሽና አለም ደቻሳ ስለአለም ደቻሳ መታቂው ነገር አለ ያ ምን ያለው ቅርቡ ህይወት አላቅ እሺ ኦኬ እቺ አሁን ተገደለች ተባለችው ላ ላ በቲቪ አይተናል። ግን ስለሷ ይኸውልሽ በነገራችን ላይ እያንዳንዱ የሚደርስበት ነገር እንሰማለን እንጂ ማንም ኢትዮጵያ ብንሆን ማን ተዋወቅ ምጥለው ምን መጣው ከአዲስ አበባ ከገጠር ከዚህ ከዚህ ታቂያለሽ ኬት ኬት እንደሚመጣ አንተዋቅም። በስማ ኢትዮጵያ እንነጋገራለን እንጂ ውስጥ ሽን ማንም ማንንም አያውቅም። የሰናን በቲቪ ቀርቧል የተባለው ምንድነው ሰውየው ሲደበድባ ታይቷል። ግን ሞተይ ሲባል በትራስ ራስን አፈና ገደለሽ ነው የተባለው። በትራስ ነው ወይስ በአንሶላ ቀደለ የተባለው በእናንተ የዜና ማሰራጫ የተነገረው አንሶላውን ቀዳ ራሷን ሰቅላ ተገኘች ነው ወይስ ደግሞ እኛ የሰማነው በዜና እንደዛ ነው? ላ ምሽ ራሷን አንቃ እሱ ሲደበድባት ምናምን ታየ። እዚህ ቆ ተይዟል ሰውዬ በነገራችን ላይ ተይዟል። ተይዞ ፍርድ ይሰጣል ይሰጣል እግዚአብሔር ይወቀው بس ተይዟል። ሲደበድባት ምናምን ታየ ከዛ በኋላ አልጓ ላይ አስተኝቷት ራሷን በትራስ አፈና ገደለች ነው የተባለው። በዜና ማሰራጫ ያው ውስጥ እሺ በዚህ ዜና ላይ በሚታየው በነሱ ፕሮግራም ማለት ነው። እኔ የሷን ጥያቄ ልጠይቅሽ የፈለኩት ምክንያቱም አለም ደቻሳ ላይ የወጣው የዜና በተለያዩ ቋንቋዎች የወጣው ላይ አለም ደቻሳ ህጋዊ በሆነ መንገድ ወይ እናንተ በአጀንሲያ በኩል ከኢትዮጵያ በቀጥታ ሊባኖስ እንደገባችሁት ሳይሆን እሷ በሱዳን አድርጋ የገባችና የመኖሪያ ፈቃድ እንደሌላት ስለተነገረ እንደዛ ሳይሉ እህቶችና ወንድሞች አሉ ወይ ለማለት ብዬ ነው። ላ ኤዮልሽ በመሰረቱ እዚህ ሀገር ተዘክቷል መንጣት በስ የኢትዮጵያን ችግር ታቀልሽ ስራ የለም ብዙ ችግረኞች አሉ። ስንትና አባታቻችን ከኛ ጠብቀው የሚስተዳደሩ አሉ። ያንን በማለት በህገወጥ መንገድ ያኔ በህገወጥ መንገድ ቢባልም እንመጣው ለምሳሌ አሁን እንዳልሽው በሱዳን ቪዛው የሱዳን ይሆነና እንመጣለን። ሱዳን እናርፍና ከሱዳን ወደዚህ ይጋባል። ግን እዚህ ሀገር ሌጋሊ ናት መኖሪያ ይሰራላታል እንደማንኛውም ኮንትራክቲቭ እንደምንመጣው ኮንትራክት ማለት ነው። ዳይሬክት በስ እንደምንመጣው በስ በአቋራጭ ነው የምንመጣው። ሁሉም ነገር ሌጋሊ ናት። ወረቀት አላት ወረቀት ባይኖራት እንዴት ብላ ነው እዚህ ሀገር የምትገባው? ኤርፖርት ደርሰን እኮ ከኤርፖርት ነው መጥቶ ማዳሞቻችን የሚወስዱን። እንዴት ነው ያለ ወረቀት ህገወጥ እንዴት ብለን ነው ያለ ወረቀት የምንገባው? ይሄ ውሸታቸው ነው። ለምን ሰውየው ፍርድ እንዳይሰጠው እንዳይቀጣው ምን እንዳይል እዛ ግን ለምሳሌ አዎ ገባኝ። እዛ ሁሉ ለምሳሌ በተለያየ መልኩ እንዳልሽው ከሆነ ለተወሰነ ጊዜ ተዘግቷል ግን ህጋዊ በሆነ መንገድ ነው የገባችሁትና እናንተ እዚ አሁን እዛ የተቀበላችሁ ኤጀንሲያ ወይም ደግሞ ይሄ ከራከራል የምንለው ያልሽኝ ኤጀንሲያ ወይም ደግሞ የሰባዊ ድርጅት ይሁን አሁን በትክክል ስሙንም በዛው ነገርኝና ምን እንደሚባል እንዴት ነው እሱ ጋር አብዛኞቻችሁ ሄዳችሁ ተገናኝታችሁ በአንድነት ያለውን ችግር ተወያይታችሁ ለዛ መፍትሄ የሚሆነው መንገድ ለመፈለግስ እድላላችሁ ወይ? ሰላም አይሰልፎተን ማለትሽ ነው? አይደለም እንዲሁ ተሰባስባችሁ ችግሮቻችሁን ተነጋግራችሁ እንደው በህገ በኩል የሚጠየቅበት የተጎዱ ወገኖች ለፍርድ አንዳንድ ሁኔታዎችን ለማነጋገር ማንን እንጠይቃለን? እናንተ እርስ ኢትዮጵያዎች ብዙዎች አለን ብዙዎች አሉ የሁሉንም ችግር መናየው በስ ማን ጋር ሄደን ነው የኛ አምባሲ ጋር ሄደን ያኒ ጽፈን ለምሳሌ የኢትዮጵያ ችግር እንደዚህ ያለ ነው እዚህ ሰራተኞች ችግር እንደዚህ ያለብን ብለን ለኤምባሲያችን ነው ምን ሰጠው ወረቀት ወላ ለማን እኮ አሁን የሚደርስባችሁን ታዲያ ግፍ ኤጀንሲያችን ኤጀንሲያችን ያቃል ሁሉን ነገር በእውነት ነው ማለት ለምሳሌ ኮንትራክት ይያለን ስንመጣ በፊት ማለት ነው የኤጀንሲ ስልክ ቁጥር ይሰጠናል። የዛ ሀገር የኢትዮጵያ መክተብና የዚህ ቢሮ ማለት ነው ይሰጠናል ስልክ ቁጥር። ችግር ገጥሞን እንደውልላችኋለን። ታግሳችሁ ስሩ። ከዚህ ብትወጡ የበለጠ ይገጥማችኋል። እንግዲህ አንዷ እኔ በጣም ማቃት ብትደውልላችሁ ብትነግራችሁ ምንም መፍትሄ አጣች። ኦኬ እንዳትጠፋ መስኮቱ በሩ ምኑ ተቆላልፋባ ነው የሚሄደው። እንዴት ብላ ይችላል ትውጣ? መጨረሻ ላይ ባገኘች ዘዴ ከራሷን ከፎቅ ለወድቀው ጥላ ሞተች። አሁን ምንድን ነው የሚባለው? እነሱ በራሷ ሰዓት ሞተች። የውስጧን ችግር ግን እግዚአብሔር ነው የሚያውቀው። አንቺ እኮ ችግርሽ ከጭንቅላትሽ በላይ ሲል ምን እንደምትፈርጂ ራስሽ አታውቂው። ገባሽ አባባል? አሎ እየሰማሻለሁኝ? አሎ እየሰማሁሽ ነው። ችግራችን ከምናስበው በላይ ሲሆንብን አይቅድ ሞትን የምንመርጠው። አሁን እኛ አረብ ለምሳሌ እኛ ደጅ ያለነው ለምን ግን ይሞታሉ? ለምን እንደዚህ ያደርጋሉ? ቢጠፋ ይሻላቸውም እንዴ እንላለን። ግን የመጥፋት ቀዳዳ ሳናገኝ እንዴ ብለን ነው የምንጠፋው? ስለዚህ እንደው አንዷ ራሷ በሰንሰለት ራሷን ሰቅላ ሞታለች። እና ውስጡን እግዚአብሔር ነው የሚያውቀው። እኛ ከሞቱ በኋላ ምን ደርሶባት ነው? ማዳም አይቴ ደህና ነገር ስለሷ አታወራም። እንዴት ስታደርግ እንትን በራሷ ሰዓት ሞተች ነው የምትልሽ። ማንንም ስላንቺ ዳንታ የሚሰጥ የለም። ሰው ሳንሆን እኔ ጋር ለእነሱ እዚህ ሀገር ስንኖር ድመታቸው ክብር አላት። ለእኛ ምንም አይነት መልሽ ምንም አይነት ነገር የለንም እኛ። በስ ይሁን እግዚአብሔር መቼም እንትን እንዳለበት ያችን ብር አግኝታ እንደው ቤተሰቦቻችን እንረዳለን። ምን እንሆን ምን እንስራ እግዚአብሔር ነው የሚያውቀው። ሀገራችን ስንሄድ ማን ያውቃል? እኛ ቆሻሻ እናንሳ፣ ሽንት ቤት እንጠው፣ አር እንጥረግ፣ ማንም ያውቃል። ለበቻችን ብር ስንልክላቸው ደስተኛ ይኖራሉ። እና አሁን አንቺ እንደዚህ አይነቱ ሁኔታ እንደው ባንቺ ስታስቢው ማለት ነው እዛ ስንት ዓመት አደረግሽ በመጀመሪያ ሊባኖስ ውስጥ? አሁን እኔ 5 ዓመት ነው። እንዴ በአምስት አመት ጊዜ ውስጥ እንደው መፍቴ ይሆናል ብለሽ አንቺ ካንድ ቦታ ወደ አንድ ቦታ ቀይረሽ ይሆናል? የተለያዩ ፈተናና መከራ ገጥሞሻል። አሁን እንዳልሽው ያላደረግሽውን አደረግሽ። ስለዚህ ሌሎችም ብዙ ህቶቻችን አሉ እንግዲህ ያላደረጉትን አደረጉ ተብለው ራሳቸውን እስከ መስዋዕትነት የሚቀርቡ እንደ አለም ደቻስ አሁን ቀድም አንቺ እንዳልሻትና ይሄንን አይነት ሁኔታ እስከ መቼ ነው የሚቀጥለው ብለሽ ነው የምታስቢው? ምንድነውስ ደግሞ ባንቺ በኩል እንደ ቁጭ ብለሽ ስታስቢው የወገንን ማጣት የወገንን ሞት የወገንን ስቃይ ስታስቢው ምን ቢሆን ይሻል? ያንቺንም ስቃይ ስታስቢው ምንድነው መፍቴው ብለሽ አስበሽ ታቂያለሽ? መፍቴው መንግስታችን ብቻ ነው። መንግስታችን ከኛ ጋር ከቆመ እናጣነት አለ። በእውነት ነው ማለት እኛ እንትሽስ ሞት ስሪላንካ ከኛ እናት ሀገር ናት። እዚህ ሀገር ምትሰሩ ማለት ነው። ስሪላንካ ማለት የሆነ ዝቅ ያለ ነው። ግን መንግስቶቻቸው በአሁኑ ሰዓት የራሳቸው መንግስት ማለት ነው ህዝቦቻቸውን በስነ ስርዓት እንዲያዙ ማመልከቻ አስገብቷል ለዚህ ሀገር መንግስት ማለት ነው። አሁን እኛ ከነሱ በታች ለምን የኛ ሀገር መንግስት ምንም አይነት እንጃ ምንም ቢይል ነገር አስናል እነዚህ እንደውሻ ቢሆን ማሽ ያኔ ምንም ያቆን ነገር የለም። የራሳችን መንግስት ስለኛ ካልተከራከረልን ያንንም ይከራከርልሽ። አሁን ለምሳሌ አንቺ ኦኬ አቤቱታችሁን አቀርቡ ምን አልሽ? አንቺ በራስሽ የምታደርጊ ነገር አለ? የለም። የግድ መንግስት ካጠገብሽ መቆም አለበት አይደለም እንዴ? ግን መንግስታችን እሺ መፍትሄ የሚሰጠን መንግስታችን ብቻ ነው። ህዝቦቼን ተንከባከብ፣ ህዝቦቼን እንደዚህ እንደዚህ አድርግ። ፊሊፒን ራሱ $150 ነበር የሚመጣው፣ አገደባቸው። $400 ኮንትራክት $400 ነው የሚመጡት። በእጃቸው ሞባይል ይዘው እንትን ያኔ በሳምንት አንዴ ፍቃድ ወጥተው የፈለጉበት ቦታ ሄደው መጥተው። ኢትዮጵያውያን ግን ኮንትራክት ሲመጣ በመስኮት ብቻ ነው አየር የምታዩ። ምንም የምታዩ ነገር የለም። ሀታ የኔ የሀገሬ ልጅን ሳያት ሰላም ትኳት ከምትባሰው ስድብ እናንቱን ይብሳል። ስለዚህ እሺ ንገሪ፣ እሺ ንገሪ። እና ይሄ መፍትሄ የሚፈታልን ማነው? መንግስታችን ብቻ ነው። እዚህ ያሉት ኤምባሲ ብቻቸው ምንም ያደርጉት ነገር የለም። ከመንግስት ጋር ድጋፍ ከሌላቸው ምንም ያደርጉት ነገር የለም። ልክ እንደኛ ባያቸው እነሱ ተናገሩ መፍትሄ ከሌለው ምን ይሰራሉ? ትልቁ ነገር የሚረዱን ምንድነው? ለምሳሌ ወረቀት የለንም እኛ አይደለም። ለመሳፈር ብንፈልግ ስማችንን እንሰጣቸዋለን። ስማችን የእውነት ስማችን ይመዘግባሉ። ምን ይላሉ? በወረፋ ያሳፍሩናል። እስር ቤት ሳናይ ወደ ኢትዮጵያ ወደ ሀገራችን ልንሳፈር ለምሳሌ እና አሁን 5 አመት ሆነኝ አይደል ለምሳፈር ብፈልግ አሁን ተዘግቷል ለትንሽ ጊዜ እስከሚጨርሱ ያሳፈሩ ነው እመዘገብና ተራዬ ሲደርስ ያሳፍሩኛል ይሄ ትልቁ ስራ ይሄ ብቻ ነው የሞቱትን ምትም ቢመለከት እኛ ያቆምነውን ማለሽ የሞቱትን ቤተሰቦቻቸው ይሄን እየሰሩ ነው ልጅ እየሰራችናል ምን ሆናን የጠፋችብኝ ምን ይባላል በስ ብዙ ይሞታሉ በጣም ብዙ ብዙ ብዙ ምን ብዬ ልንገርሽ ያንን ወደ ኢትዮጵያ ለመላክ ቢችሉ ደስ ይላል ለመለስ ተደወለለት ምንድን ያለው እኔ ህዝቡ የዛ ወደዛ መንገድ ሀገር እንዳይሄዱ ዘግቻለሁኝ በህጋዊ መንገድ ነው እና ሄዱት አይመለከተኝም አንቺ እነሱ እሱ ህዝቦቹን ካልፈለገ ይሄ መንግስት ምን አገባው ያ በሰንበታቸዋል ብልበራት ያኔ በፍሪጅ ውስጥ ስለዚህ መንግስታችን ካልተቀበለን ህዝቦቼን አምጣ ብሎ ካልተቀበለን ለምሳሌ ህዝቦቼን ስጠኝ ቢለ የመንግስት ያው ነው አጥራግርጎ የሚሰጠው ግን የቋሚውቱን ምንድነው ያለው ባለፈው በዚህ በቲቪ ሁሉ ታይቷል እኛ ጋር ማለት ነው መልስ ህዝቦቼን መልስልኝ ነው ህዝቦቼን ወደ ሀገራቸው መልስ ብሏል ለዚህ ሀገር እኛ ለቋሚዎቹ ከመያስም ቋሚው ምንም ብሎ ምን ብሎ ይኖራል ግን የሞቱትን በወገኖቻችን እዛናት አባቶቻችን ለሚጠብቋቸው እነሱን እንኳን ቢያንስ አስከሬናቸውን እንኳን ወስደው ቢቀብሩ ፍርማቸውን ቢያወጡ ደስ ይላል። አሁን አንቺ ስትናገሪ አንድ ነገር ወደ ሀገራቸው የሚመለሱት በተራ እየተመለሱ ነው ስትይ በፈቃደኝነት ነው ወይስ ደግሞ ልዩ ትእዛዝ አለ? ላ በፈቃደኝነት በቃኝ ካላስን ወደ ሀገር መመለስ ፈልጋለሁ የሎ ራሳቸው ሄደው ነው የሚመዘገቡት ምሽ በየቤትሽ እየተፈተሽ ምናምን አይደለም ራስሽ በፈቃደኝነት ሄደሽ ትመዘገቢያለሽ ተራሽ ሲደርስ ትሳፈሪያለሽ እኔ ምን ሆነ ተወሰነ ቲኬትሽን እና ይሁን የሚከፈላለ ትከፍለሽ ትሳፈሪያለሽ አሁን ለምሳሌ አንቺ በአጀንሲ አበኩል ነው የሄድሽው ኮንትራክት ነበር ምን ያህል እንደሚከፈልሽ ተነግሮሻል ምን ያህል ቀኖች ረፍት እንዳሉሽ እንደዚህ የመሳሰሉት ነገሮችና እነዚህ ነገሮች በተግባር ባይውሉ ያንን አጀንሲ ያሄደሽ የመጠየቅ መብት ነበረሽ አለ ለምሳሌ እኔ አሁን የመጣሁባት የጠፋሁባት ለምንድን ነው በጣም ብዙ ስራ በመውቀታቸው እዚህ ምን ብዬ ልንገርሽ ላብሽ እንደውሃ ነው የሚንጣዋጣው ገላ መታጠብ አይቻለም አውርሽን በሷ ገላችን ኦሬዲ ካለች ንጽህናሽ በሲቲዮ እንትን ነው የምትሄጂው ሲቲዮ ዛሬ ታጣቢ ካለች ስታጣቢ ያለሽ ሳምንት ሙሉ ምን አልባት አትታጣቢ ካለች ሻትታጣቢ እኔ ነገርኳት ያኔ ዛሬ ሙሉ ቀን ሁሉ ቀን ስራ አለ እንግዲህ ያው ማዳም ቤት መቼም ስራ የሌለበት ቀን የለም ኦ ስራ ሰርቼ ማዳም ጋር ላይ መታጠብ ፈልጋለሁ ወያኒ ንጭጭ የሆነ ስድምን አምስተሳደብ ይቀጣውና ካላስ ቢሮ ወሰጅኝ አልኳት በመገብ ሀታ በመገብ የኔ ክብዝ ሌላ ነው የሷ ክብዝ አንድ አይነት ክብዝ ነው በኪስ በኪስ ሳህን የተሰባበረ ምን ብዬ ልንገርሽ ካኑ የሆነ ኒንጃ የሚያስጠላ ነው ስርዓታቸው ምሽ ሁሉም ብዬ ምልሽ ሁሉም አይደለም ሁሉም አረብ ያኔ ሁሉም አረቦች አንድ አይነት ናቸው ብዬ አልልሽም ተባሻባባለ ሁሉም አንድ አይነት አረው ለኔ ገጠመች ወይ ለሌላው ጥሩ ሰው ገጥማት ትሆናለች በመንገድ ላይ ሲዳ ብሬት ሞሙኑን የኔ እንትናት ማለት አትችም ሰላም ማለት አትችም በልብስ ልብስ ምን እንጃ በጣም የሚያስጠላ እንትን ነበራት ስርዓቷ ማለት ነው ቢሮ ስጅኝ አልኳት እኔ ምንም ለማጥፋትም ለምንም አታውን የለኝም ቢሮ ተወስጅኝ አለች ስላት አሁን ሆኖ ያመጣበሽን ብር ክፈይኝ አለች እኔ ከዛ አምጥቼ ነው የምሰጣት ስላመጣችኝልኝም ያመጣችበትን ብር ወይም አልኳት እንግባባ የቢሮውን አንድ ሰው አምጭልኝና እኔ የምፈልገውን ነገር ልንገርሽ አድርጊልኝ ቤትም ቀይሪኝ ካልበለች ሌላ ሰው ይምጣልሽ በቃ ሁሉም ነገር በራሳቸው ነው የሚሄደው ክፍያን አስመልክቶ በየጊዜው ከፍሏችኋል ይቅርታ ደሞዛችሁም በየጊዜው በየወቅቱ ይሰጧችኋል ከምግብ ላ የኛ ደሞዝ ብር ባይኔ አለኝ እና መቼ ነው ታዲያ እኔ ልብስም ባላት ያኔ ብር ባይኔ አለኝ ዝም ብለሽ በነሳው መስሪው ስምምነቱ ምንድነው የክፍያው በምን መልኩ ነው የተስማማችሁት ምን ስምምነት አለው ያኔ ከዛ ስትመጪ የሶስት ወር ደሞዝሽን እነሱ እንደሚወስዱት ይነገርሻል ሶስት ወር ሙሉ በነፃ ነው የምትሰሪው ከዛ በአራተኛ ወር ነው ደሞዝ የሚሰጠሽ በአራት ወሯ ደሞዜን ስጠይቃት ላ በእጅሽ ደብር አይሰጥሽም በባንክ ነው የሚላከው አለችኝ። ወዴት ነው የሚላከው? እኔ ተላኳት ላ ያኔ አንቺ ስምሽ እንድትሰጫታለሽ እኔ ያላከችልኝ ነገርም የለም። ስልክ የመደወል ቤት የማጣራት ሁኔታ አለ? ወደ ቤት ወደ ኢትዮጵያ የመደወል የሚጠየቅ ሁኔታ ይገጥማችኋል? ቤት እንደውላለሁ ቤት በወር አንዴ እደውላለሁ እኔ አነጋግራለሁ የዛ ቢሮ ያቁት ምን ቤተሰቦችን ካላት ምን የሚያደርጉት ነገር አለ ታገሽ ነው ቤተሰብ ምን ይልሽ ወታገስን ታገሱ ካለምንም ያገልግሎት ዋጋ መታገስ እንዴት ነው እኮ እሱን ከነምንሽ አሁን ለዚህ ሀገር ቢሮ እንዳልደውል ቁጥሩ እኔ ጋር የለም ነበር አንደኛ ነገር ሁለተኛ እሷ ጋር ነው ያለው ለሷም ለልጆቿ መሳ አሮጊት ናት እኔ ለልጆቿ ሲመጡ እናገራለሁ ማማ እንደዚያ አታድርጊ በኋላ እንዲሆንብሻል ተጣፋብሻልሽ ምን ይሏታል እሷም የሚመስላት እነሱ ለኔ ያግዙ ይመስላታል አትከሪቱ ትልቁ ብዙ እንትኑ ነገር ነው ወንዶቹ ላንቺ አዳምጦስ ችግርሽ ሊፈቱልሽ ካነጋገሯት የሚመስላቸው ምንድን ነው ሸርሙጣ ነሽ ገባሽ ሰሚኛለሽ እየሰማሁሽ ነው አሎ እየሰማሁሽ ነው በጣም ስለማዝነው ዝም ያልኩሽ እንጂ ሰማሻለሁ ኦኬ ኦ ልጆቿ ይመጡና ማማ እንደዚህ አታድርጊ በስነ ስርዓት ተስማሙ ሁለታችሁ ምትልሽን ስሚያቱ ተግባቡ ምናምን ይሏታል እነሱ ሲሄዱ እኔ ላይ ነው የምትወርደው አንቺ ሸርሙጣ ልጆች እንዲህ ልታደርጊ ያላሰብሽውን ሲያስቡት ነው የሚውሉት ምንድነው እንትን ያለብሽ ዝም ማለት ብቻ ነው የመጣውም የሚመጣውን ተቀብለሽ ዝም ማለት ነው መጨረሻ ላይ ጠፋሁኝ ካላት አሁን ግን ከሷ ከሄድሽ በኋላ በክፍያ በኩል ጠፍተሽ ከሄድሽ በኋላ እየሰራሽ የሚሰጥሽ ገንዘብ አለ ወይስ አሁንም መስገን አሁን እየሰራ ነው ደሞዝ ገንዘብም ይሰጡሻል ደሞዝ ማለት ነው እግዚአብሔር ይመስገን ይሄ እዚህ ሀገር ችግራቸው ምንድነው በማዳም ቤትና በውጪ ህይወትሽ አንድ አይነት አይደለም ውጪ ስትኖሪ አትሊስት ወረቀት እንኳን ባይኖርሽ የራስሽ ነጻነት አለሽ ለምሳሌ አንድው ማዳም ቤት ብገባ ያና ነገር ተንኮል ባይባል ጥያት ወጣለሁ ለምን የሷ እንትን አይደለም በስሙ አይደለም የውጭ ስትሆኝና የራሳቸው ስም ስትሆኝ አንድ አርጓ አይዙሽም የውጭ አልገባኝም የውጭና እስቲ ይሄን ነገር ብታብራሪው በምን መልኩ ማለት ነው የውጭ ስትይ አልገባኝም የደጅ ሰራተኛ እኔ አሁንም ሰርልክ እኔ አሁን እንደምሰራው ማለት ነው ጠፍቼ ባላለው ከሲቲዬ ሌላ ቦታ ሆኜ እሰራለሁ የውስጥ ማለት ደግሞ ኮንትራክት ያሉት ማለት ነው እዛው 24 ሰዓት ከነሱ ጋር የሚሆነው ማለት ነው ይሄኛው ግን ቤት ተከራይተሽ ነው የምትኖሪው አንቺ ራስሽን ትሰራለሽ ቤት ተከራይቼ ብዙ አበሽዮች ሆነ ያው ቤት ክራዩን ብዙ ስለሆነ አንድ አራት ሆነን እንኖራለን እሺ አሁን አንቺ ክሬዲቱ ኤዘውሪቶ ሪያገንሳሬ ግራት አድማጮቻችን ያለን ክሬዲት በማለቁ ይቅርታን ጠይቃለን እንግዲህ ከወጣቷ ጋራ አብረን የቆየነው ረዘም ላለ ሰዓት ቢሆንም እንግዲህ የመጨረሻ መደምደሚያ ታደርግልናለች የምንለውን መስመር ላይ እንደገና ማስገባት ከቻለን እንሞክራለን ግን እንደተረዳችሁት ከሆነ በሊቢያ ውስጥ ያለውን ኑሮ ምን አይነት አስከፊና አስቸጋሪ እንደሆነ ለመረዳት ሞክረናል እንዴት ሆነው እንደሚመጡ እዛ ምን አይነት ስራ እንደሚሰሩ በኮንትራክትና እየወጡና እየገቡ የራሳቸውን ቤት ይዘው የሚሰሩት ወይም ደግሞ ሁኔታ ምን አይነት መልክ እንዳለው ስምምነቱስ ምን አይነት እንደነበረ ለሶስት ወር ያህል ምንም አይነት ክፍያ ሳይከፈላቸው ነው እንግዲህ የሚኖሩት እኛ ግን ያንን ነገር እናረጋው አይመስለኝም ግን ለምን ያንን ወሰኑ ይሄንን እንግዲህ ሁላችንም ልንመልሰው የሚገባ ነገር ነው ምናልባት ሰፋ ባለ መልኩ ወደፊትም ለምንድነው ይሄንን ነገር የተቀበሉት አሁን እንዳለችው ከሆነ በአገራችን ውስጥ መስራትም መኖርም ባለመቻሉ ይሄንን ተቀብለዋል ቤተሰቦቻቸውም ቢሆኑ የኛ ቤተሰቦች ለሁላችንንም በጥቅሉ ማለት ነው ቢሆን ያው ቻሉትና ኑሩ ምክንያቱም እዚህም የባሰ ነው የሚል ነውና በመንግስት በኩል የሚደረግላቸው ትብብር ያለ መኖሩንና በመንግስት በኩል ምንም አይነት ጥረት ባለመደረጉ ከሌሎች አገሮች በተለየ መልኩ የሚደርስባቸውንም ግፍ ተነግረዋል ይሄንን በተደጋጋሚ የሰማነው ነው የፊሊፒኖችን ወይም ደግሞ ስሪላንካ ወይ ባንግላዴሽ መንግስቶች ለወገኖቻቸው በየአሉበት ቦታ የሚያረጉትን እንክብካቤና የሁኔታ ማስተካከልን የዶክመንት ማስተካከልን የተለያዩ የመብት ጥያቄን አስመልክቶ የሚያደርጉትን እናውቃለንና እንግዲህ ሁላችንም በዚህ ዙሪያ ላይ ልናስብበትና መፍትሄ ልንሰጥበት ይገባል ላለሁ። የመጨረሻ ጥያቄ መጠየቅ የሚገባኝን ሳልጠይቅ በማለቁ እስኪ ወደ መጨረሻ ማስገባት ከቻለን እንሞክራለን። ሌላ እንግዳ ይዘን እንቀርባለን ብለን እናስባለን። እስቲ እንግዲህ በዛ ዙሪያ ደግሞ የምንችለውን ያህል ለመሞከር እንሞክራለን። እስቲ እናንተ ደግሞ አስተያየት ካላችሁ 0649175 ላይ አስተያየታችሁን ብትሰጡልን እንጠይቃለን። ወደ ማስተዋቂያው በድጋሚ ልግባ። ታላቅ ሰላማዊ ሰልፍ በሮም ዓለም ደቻሳ በሊባኖስ ቤሩት በሶቪየት ስትሰራ የነበረች ወገናችን ነች። ዓለም ደቻሳ ኢትዮጵያዊት ስለሆነች ሳይሆን ሰው ስለሆነችም ያለም ህዝብ በሙሉ ሊያዝንላትና ይህንን አይነት ድርጊት ለማስቆም መታገል አለበት። አሁን እንደሰማ ነው በዛ የሚኖሩ እህቶች ምን አይነት ስቃይ እንዳለባቸው ነው እንግዲህ ከራሳቸው አንደበት የሰማ ነው። ስለዚህ ልንጮህላቸው ይገባል መብታቸው እንዲጠበቅ። ምንም እንኳን የኛ ወይም ደግሞ በስልጣን ላይ ያለው ይህንን ነገር መፈጸም ይገባዋል ብንልም ያንን ነገር መፈጸም እስካልተቻለ ድረስ እኛ ደግሞ እንዲፈጸም የማንጮህበት ምንም ምክንያት አይኖርም። ስለዚህ በሊባኖስ ኤምባሲ ፊት ለፊት ቪያ ጃኮሞ ካሪሲሚ 38 አውቶቡስ ከተርሚኒ 910 217ን መውሰዳችሁ መውረጃው ቪያ ጆቫኒ ፓይሴሎ 45 ቁጥር ላይ በመውረድ ታገኛላችሁ። ስለዚህ ለዚህ እልፋት ለዚህ ሞት ያበቃተን አሊ ማህፉስን ለፍርድ እንዲቀርብና በሊባኖስ ውስጥ የሚገኙ ወገኖቻችን ሰብአዊ መብታቸው ተጠብቆላቸው በስራ የሚሰማሩበት ሁኔታ እንዲፈጠር በአለም ላይ ያሉ ሁሉ ሰዎች እንዲጮሁላቸው እንላለን። እኛም በሐሙስ በ29/03/12 ከቀትር በኋላ ከ14 ሰዓት እስከ 17 ሰዓት ባለው በሊባኖስ ኤምባሲ ፊት ለፊት እናደርጋለን። መረጃ ለምትፈልጉ 327923262 ወይም ደግሞ 380432611 ላይ እንገኛለን። ደውላችሁ መረጃ ማግኘት ትችላላችሁ። ቀደም ብለን ተገኝተን ያለውን ሁኔታ ቦታውንም ቢሆን በመረጃ መልክ ለማቅረብ እንሞክራለን። እንግዳችንን ይዘን እስከምንቀርብ አብራችሁን ቆዩ ላለሁኝ ይዞኝ ወደ እስር ቤት አሉት ሰጠኝ ችግር ክፉ ወስዶ ከማይመልስ ለሰው ሀገር ፖሊስ ፈርታና ሳፋት ዋሪ አገኘ እያሉን Thank you. ጥንቴም ገደሏት። የስደተኞችንም አብሳለሁ ያለ ባንዲራ ከበሮ የሰቀለ አንድ ጽሕፈት ቤት ነበርና የእንዲህ ስልት እግር ወደ ደጇ ቀና ሶፋን አርግዛ ከበሩ ደረሰች። አቶን ተደግፋ ከባንዲራ ትር በይ ተረገጠች። አልሄድም አልሄድም አልሄድም እንዳለች ውስጧን በቆሰለ እስቲ ሄዳለች። ይሰማኛል ድምጿ ፈጣር ያልተለየ ተማጽኖ ስቃይዋ። ይሰማኛል ድምጻቸው የያዟት አውሬዎች በደሙ ያፈኗት የተሳለቁባት እነዚያ ጨካኞች። አልጠፋም ከኞቼ የታጠፈው እግሯ የተተባበረው የሚያደመው ነገር ይህቶ የሆነው ባንዲራዋ ስር ነው። ከአደባባይ አይሆን ወገን እንደሌለ ተረጣ ታፍና ያለ ፍላጎቷ ጸጉሯ እየተነጨ ስትሄድ ተጭና የሰሩትን ሰርተው ቤድን ሳይሰሩ ውሸት ሸከፉና ራሷን አጠፋች ብለው ተናገሩ። የለም የለም እህቴ ራሷን አላጠፋች፣ አለም በእጆቹ አልሞተችም። አይናችን እያየ ነው የሞተች ቃል መውጣት ተቀፋት በተጠፋን ጅባ ሀድኝኝ እያለች እህቴ የሞተችው በአውሬዎች ብረት ታጥራ በማን ያለብኝ ባዮች በደቡብ ተወግራ እህቴ የሞተችው አድኝኝ እያለች ማልቃት እንገላታ እርሱ የሚያድና አንድ ያደስጃታ እህቴ የሞተችው እንዲሆን ያሳለ ራሷን አጠፋች አትበሉኝ። ስንት እንዳለ ስንት በሉኝ ግና እኛ ብንልም ግን የፈጠረን አምላክ ይታገሳል እንጂ እጃይ ዝም አይልም። እውነቱን እያወቃችሁ ዝም ጭጭ ያላችሁ እጃችሁን ለእጃችሁ በእንባ ይክፈላችሁ። አንቺ ካለን በመረቀዘው ልብሽ አልመረቀዝ የለም ስቆ አንጠታሽም እኛ ወገኖችሽ እንጸልያለን ለነፍስሽ። ምስማርሳችን የማረሳሽ ተቀቀናችን ከእህትሽ ሜሮን አባተ ንጹም ለማተረሽኝ ጊዜ አላንደሳታ አድማጮቻችን አሁንም በድጋሚ አብራችሁን እንድትቆዩ እንጠይቃለን። ማስታወቂያውን እናሰማለን። ታላቅ ሰላማዊ ሰልፍ በሮም። ዓለም ደቻሳ በሊባኖስ ቤሩት በሶቪየት ስትሰራ የነበረች ወገናችን ነበረች። ዓለም ደቻሳ ኢትዮጵያዊት ስለሆነች ሳይሆን ሰው ስለሆነች የዓለም ሕዝብ በሙሉ ሊያዝንላት ይህን አይነት ድርጊት ለማስቆም መታገል አለበት። የሞተችው የምትወዳት እህት ወይም እህትሽ ብትሆን ወይም እናትሽ እንዲህ ባለ ሁኔታ የግፍ በደል ሲደርስባትና ለህይወት እልፋት ሲያበቃት ብታይ ምን የሚሰማ ወይም የሚሰማሽ ይመስልሃል ወይም ይመስልሻል? ወገኔ ነገ በኔ ነው። እኛ እንጀራን ለመፈለግ ስንል በተለይም በየአረብ ሀገሩ ጉልበታችንን ለማይጠግቡ ደግሞም ለጨካኞች ርህራሄና መልካምነት ለማይታይባቸው ሰጥተናል። የዓለም ሞት የመጀመሪያ አይደለም። ከእርሷ በፊት በጣም ብዙ ሴቶች በዚህ መልኩ ሞተዋል። ቢሆንም እነዚያን ሞቶች ግን በዚህ መልኩ አላየንም። የዓለም ደቻሳ ሞት ግን የእነዚያን ያለፉትን ሙታን እህቶቻችንን ጩኸት ነው የጩኸው። እኛም በሮምና በሮም አካባቢ የምንኖር ኢትዮጵያዊና ኢትዮጵያዊ ወዳጆች ይህንን ኢሰብአዊ ድርጊት በመቃወምና አሊ መሐፉስ ለፍርድ እንዲቀርብና የሊባኖስ መንግስት በሰራተኛና ስደተኞች ላይ የሚያደርገውን ግፍ መፍቴ እንዲያገኝለት ሐሙስ በ29/03/12 ከቀትር በኋላ ከ14 እስከ 17 ሰዓት በሊባኖስ ኤምባሲ ፊት ለፊት በሚደረገው የተቃውሞ ሰልፍ ላይ እንድትገኙልን ወገናዊ ጥሪያችንን እናቀርባለን። ቦታው ሊባኖስ ኤምባሲ ቪያ ጃኮሞ ካሪሲሚ 38 አውቶቡስ ከተርሚኒ 910 ወይም 217 መውረጃ የምትወርዱበት አካባቢ ቪያ ጆቫኒ ፓሲየሎ 45 ቁጥር ጋር ስትደርሱ ትወርዳላችሁ። መረጃ ለምትፈልጉ 327-9232-622 ወይም ደግሞ 380-432-6114 ላይ ታገኙናላችሁ። መስመር ላይ እንግዳችንን ይዘን እስከምንቀርብ ድረስ ይህንን ግጥም በድጋሚ እንድትሰሙት እንጋብዛችኋለን። እሺ ይስማል? ይስማኛል ወደም በደንብ። እሺ አድማጮቻችን አብራችሁን እንግዲህ እንግዳ ይዘን ቀርበ የሚስማል ይስማል አይደል? አቶ አሊ ይስማል? እሺ አቶ አሊ እንግዲህ የስልክ ጥሪያችንን ተቀብለው በመቀረቦት በጣም ነው ደስ የሚለው። የሆነ ድምጽ ነገር አለው ከአካባቢዎት ምናልባት? እሺ የሚሰማ ይመስለኛል። ከልብ ነው እናመሰግነው። ያለችን ደቂቃ በጣም ትንሽ ነው። እንግዲህ ይስማውታል አቶ አሊ? ይቆራረጣል። እኔ ጋር ግን አንድ የሆነ ድምጽ እየተሰማኝ ነው በርግጥ ከሆነ። አሁን ግን በደንብ ይቆራረጣል። እንዴት እንደሆነ አላቅም። አሁንስ እንዴት ነው? ለኔ በደንብ ነው የሚሰማኝ ወይም ደግሞ ለአድማጮቼ በደንብ ይሰማል። እስቲ እርሶ እያደረጉ ያሉትን የሶሴፕን ሶሴፕ ምን እንደሆነና በዚህ በሊባኖሱ ጉዳይ ላይ እያደረጋችሁ ያላችሁትን አንዳንድ ሁኔታ ይገልጹልና ተረባለ። በሰፊው መልኩ ግን ወደፊት እርሶን ራስዎትን በዝግጅት ይዘኑት እንቀርባለን። አሁን በአጠረባለ መልኩ ቢያቀርቡልን። ከልብ አመሰግናለሁ። ሶሴፕ ማለት የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ማለት ነው። ይህ ድምጽ አልባ ለሆኑ ወገኖቻችን ድምጽ ሆኖ የሚያገለግል የሰብአዊ መብት ድርጅት ነው። ይህ ድርጅት በተለይ በሩቅ ምስራቅ በዚህ ደግሞ በመካከለኛው ምስራቅ በሚመለከት በተለይ ሊባኖን ውስጥ ባለ ሁኔታ ላይ በሚመለከት ድርጅታችን ለተለያዩ የሰብአዊ መብት ድርጅቶችና ለተለያዩ መንግስታት ደብዳቤውን ጽፎ ተቃውሞን አቅርቧል። በህት በወገኖቻችን ላይ የሚደርሰውን ጉዳት በሚገባ አጋልጧል። አሁንም እየተሟገተ ያለ ድርጅት ነው። በተለይም በሰሜን አሜሪካ በካናዳ አካባቢ ላይ ይህን ጥያቄዎች በመንግስታት ደረጃ በማቅረብ እዛ አካባቢ ያሉ ወገኖቻችን በሁለተኛ ወይም ወደ ሶስተኛ ዓለም ወጥተው የሰፈራ ፕሮግራም የሚሳተፉበትን መንገድ ለመፍጠር ያለውን ችግር በማስረዳት ላይ ይገኛል። ባጭሩ ይህን አይነት የመሰለ ነው። እንግዲህ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ሶሴፕ ወይንም ሶሊዳሪቲ ኮሚቴ ፎር ኢትዮጵያን ፖለቲካል ፕሪዝነርስ የሚባለው ድርጅት። እሺ፣ አመሰግናለሁ። አሁን በዚህ በቅርቡ ከሁለት ሳምንታት ጀምሮ አነጋጋሪ የሆነው ጉዳይ የዚህ የዓለም ደቻሳ ጉዳይ ነው እና በዚህስ ላይ እናንተ ምን እያደረጋችሁ ነው? ይህንን ጉዳይ በተመለከተ አንደኛ ለሰብአዊ መብት ድርጅቶች ሰፋ ባለመልክ ሁኔታ ጽፈናል። ሁለተኛ የህግ አዋቂዎች በእኛ በበኩላችን በድርጅታችን በኩል የህግ አዋቂዎች እያማከርን ነው። በምንም አይነት መልኩ ቢሆን በህግም ቢሆን የሰብአዊ መብት ድርጅቱ ማለትም የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ ወንጀሉን የፈጸሙ ግለሰቦችና ድርጅቶችን ይሟገታል። ለመሟገትም ዝግጅት ላይ እንገኛለን። ማብል በጣም የሚቀለኝ ይመስለኛል። እንግዲህ እኛ ከዚህ ምናልባት እርስዎ አልተከታተሉ ሊሆን ይችላል እና ከሊባኖስ በቀጥታ አንዲት ወጣትን አግኝተን አነጋግረናት ነበር እና እዛ ምንም አይነት እርዳታ ወይም ደግሞ የወሰዳቸው ከኢትዮጵያ የወሰዳቸው አጀንሲያ ምንም አይነት ክትትል እንደማያደርግ፣ የደሞዝ ክፍያቸውንም በስነ ስርዓቱ እንደማያገኙ፣ የተለያዩ ግፍ እንደሚደርስባቸው፣ ራሳቸውን መስዋዕትነት እንደሚያደርጉ፣ እነዚህንስ ጉዳዮች ይህ የእናንተ ድርጅት ይከታተላል ወይ? በሚገባ እንከታተላለን። ይህንንም አስመልክቶ ሶሴፕ በተለያዩ ጊዜዎች ወደ ዌብሳይታችን ብትገቡ ታያላችሁ እንደዚህ አይነት ችግሮች እንደሚፈጸሙና ቅሬታዎች እንዳሉ፣ ህገ ወጥ ስራ፣ ግፍ እንደሚሰራ በወገኖቻችን ላይ አጋልጠናል። እንዲያውም ከዛም አልፈን ተርፈን በአጋጣሚዎች መንገዶች እየፈለግን ለዚህ ሰለባ የሆኑ እህቶቻችን በዚህ በመካከለኛው ምስራቅ ያሉትን እህቶቻችን መንገድ ፈልገን እያወጣን አሁን አጠገባችን አስቀምጠን የምንከራከርላቸውና እንዲሁም መብታቸው ተጠብቆ የዜግነት ክብራቸውን ይዘው የተቀመጡ አሉ። ይህ በእኛ በኩል ከፍተኛ ትኩረት ሰጥተን ነው የምንሰራው ነው። ሌላው ጥያቄ አሁን እኛ ለምሳሌ እርስዎ እንዳሉት በዚህ በዓለም ዳቻሳ በኩል ትልቅ ስራ እየሰራችሁ እንደምትገኙ ነው። እኛም በዓለም አካባቢና በዓለም ዙሪያ የምንገኝ ኢትዮጵያውያኖች እንግዲህ በሰላማዊ ሰልፉና በተለያየ መልኩ ለመንቀሳቀስ እንግዲህ ሰብአዊ ድርጅቶች፣ ተቃዋሚዎች፣ ፓርቲዎች የመሳሰሉት የየራሳቸውን ስራ ይሰራሉ። እኛ በኮሚኒቲ ደረጃ ደግሞ ህዝቡን አሰባስበን በሊባኖስ ኤምባሲ ፊት ለፊት እናደርጋለን። ግን ዋነኛ ጥያቄ የሚኖረው የዓለም ደቻሳን ለዚህ ያበቃት ሰው በፍርድ መቅረቡ ብቻ ነው ወይስ በዛ አገር የሚፈጸመውን ጉዳይ ሰብአዊ መብታቸውን የማስከበሩን ጉዳይ በዓለም ያለን ሰዎች በምን መልኩ ነው አስተዋጽኦ ልናደርግ የምንችለው? እኛ በበኩላችን የዓለም ጉዳይ እንደ ዋናኛነት ሊያዝ ይችላል ህይወቷ ስላለፈና በይፋ በማየታችን። ነገር ግን ከዚህ በበለጠ መልክ የሚሰቃዩ ወገኖቻችን ስላሉና እለት በእለት በማስረጃዎች፣ በፎቶግራፍ፣ በተለያየ መልክ ዘግበን ያስቀመጥናቸው ስላሉ መሰረታዊ ወደ ሆነው ወደ መብታቸው ላይ ነው መሻገር ያለብን። በዓለም አካባቢ የምንገኝ ወገኖች በሙሉ በዚህ ባጭሩ ሳይሆን በረዥም እቅድ ፕላን ይህ መሰረታዊ የሆነውን ችግር እንዴት አድርገን እንጋፈጣለን፣ መቆም አለበት ወደሚለው ነው መታገል ያለብን እና ትኩረታችን በዛ ላይ እንዲመሰረት ጥሪ እናቀርባለን ለማንኛውም ድርጅት። እሺ፣ እንግዲህ አሁን ለምሳሌ በህግ በኩል መጠየቅ አለባቸው የሚባሉት እንዳሊ መሐፉስ አይነቱ ዓለም ደቻሳ ላይ የፈጸመውን ድርጊት ያየ ነው በእውነት ወይም ደግሞ የተቀረጸውን ያየ ነው፣ ሌሎች ደግሞ እንደሷ ያላየናቸው ግን ድርጊቱ የተፈጸመባቸው አሉ እና በህግ በኩል ለምታደርጉት ነገር ሌላው የዓለም ህዝብ በዓለም አካባቢና ዙሪያ ያለው በምን መልኩ ነው ለእናንተ እርዳታ ሊያደርግ የሚችለው? ሁለተኛ አንድ ነገር አለ። በመጀመሪያ ደረጃ ወገኖች የሆኑ በሙሉ ኢትዮጵያውያኖች ከዳር እስከ ዳር ተነስተው የህግ አዋቂዎች፣ የህግ አማካሪዎች ከእንደዚህ ከሰብአዊ መብት ድርጅት ጋር አስተዋጽኦ በመልካም ፈቃደኝነት እኛ በነፃ እንደምናገለግል አድራሻቸውን በመስጠት ለዚህ ነገር ዝግጁ ሆነው እርዳታቸው እንዲቀጥሉ ነው። ሁለተኛ በመላው ዓለም ያሉ ኢትዮጵያውያኖች በዘር በሃይማኖት በድርጅታዊ ጠባብትነት